alayhi wa sallam. In the name of Allah, the most compassionate, the most merciful, all praise is due to Allah. We bear witness that no one is worthy of worship but Allah, and we bear witness indeed Muhammad sallallahu alayhi wa sallam is the best, the messenger of Allah. The best of the speech is the book of Allah, and the best of guidance is the guidance of Muhammad sallallahu alayhi wa sallam. But Allah simmi jigbet am rukuh jigbet am azayn buhuna. Amlikut anna uddasi hullu li ilahiyyal amlak lehuna uli gitar Allahi tegabbayhun. Anna ukanda Allah mustakar baunat amliku yemmit gabbahu gita ala minorun masakkar allu. Nabiyyakinim alayhi salatu wassalam ya Allah barana malikten yamuhun akkarun mulliyu masakkar allu. ንጹህና ቅዱስ ቃል የጌታችን የአምላካችን አላህ Subhanahu Wa Ta'ala ቅዱስ ንግግር ቅዱስ ቁርአን ነው። እውነተኛው ምሪት የተወደዱ የነብያችን ወሰላሙ ረቢ ወሰላሙ አለይ ምሪት ነው። ኢንሻአላህ Subhanahu Wa Ta'ala አላህ መልካም ፈቃዱ ከሆነ በተከታታይ ከዚህ በኋላ በሚኖረን ጊዜያቶች ማለትም ዘወትር ቅዳሜና እሁድ ዘወትር በዚህ ሰዓት ቅዳሜና እሁድ ኢንሻአላህ the spirit of Islam የኢስላም ሩህ የኢስላም መንፈስ ሚል አዲስ ፕሮግራም እንጀምራለን። አሁን ድምጽ ጥሩ የሆነ ይመስለኛል። እንዴት ነው አሁን ድምጽ? ያ ጀማዓ ሰማ? ኦኬ። ይሰማ ጥሩ خير ما شاء الله. The spirit of Islam የኢስላም መንፈስ ምናልባት ቅድም ፖስት አድርጌው ነበር የቻለ የምትችሉ እህቶች ወይም ወንድሞች ድጋሚ ፖስት ታደርጉልኝ ጥሩ ነው። The spirit of Islam, ya Islam manifest. Ya zahiru ar-e-sa-chin na. Inshallah, ala the spirit of Islam, ya Islam manifest, ya milo program achin, rajjim gizin usta. Ba Allah subhanahu wa ta'ala malikam fikad, ya Islam innan mulu, tatkikilin ya agat atawun ya miyasay, mulu ya Islam innan hinsan, ya miyam malakitina, Islam innan ka'la na garbona menge tarartan, lalilu chum sawwachin min nastamirog, እኛም ደግሞ የምንኖረው ህይወት እንደሆነ ኢንሻአላህ ይህ ፕሮግራም አዘጋጀት አስፈላጊ ሆኗል። የእስልምናን ሩህ ጠንቅቆ ማወቅ የእስልምናን ስፕሪት ጠንቅቆ ማወቅ እስልምናን ለመኖር ይጠቅመናል። Don't forget that Islam is not a philosophy. Islam is a way of life. እስልምና ፍልስፍ አይደለም የፍልስፍና አስተሳሰብ ብቻ አይደለም። እስልምና የሰው ልጆች የህይወት መመሪያ ነው። ለሰው ልጆች ህይወት የመጣ ነው። ለሰው ልጆች ህይወትን ሊያስተካክል ካምላክ አላህ ጋር ሊያቆራኛቸውና ሊያስተሳስራቸው የመጣ ዲን ነው። The spirit of Islam የኢስላም መንፈስ የሚለው ፕሮግራም አላማዎቹ ምንድናቸው? ዘውትር ኢንሻአላህ አላህ ፈቃዱ ከሆነ ይሄንን ፕሮግራም ስጀምር The spirit of Islam የሚለው ፕሮግራማችን ማጥናታችንና መማራችን የኢስላም መንፈስ የሚለው ፕሮግራም ማጥናታችን የራሱ የሆኑ ኦብጀክቲቭዎች አሉ። የራሱ የሆኑ አላማዎች አሉ። እነዚህን አላማዎች ዘውትር መግቢያ ኢንሻአላህ እዘረዝራቸዋለሁ ከዛሬ ጀምራለሁ ማለት ነው። The spirit of Islam ወይም የኢስላም መንፈስ የሚለው ፕሮግራማችን ማጥናታችን እነዚህ የሚመስሉ አላማዎች ወይም ኦብጀክቲቭዎች አሉ። የመጀመሪያው introducing Islam in a beautiful way እስልምናን ውብና ማራኪ በሆነ መንገድ ማስተዋወቅ ነው። የዚህ ፕሮግራም አላማ እስልምና ውብና ማራኪ በሆነ መንገድ ማስተዋወቅ አን ሁለተኛው to understand Islam in a very deep way እስልምናን በጥልቀት መረዳት እስልምና ከላይ ከላይ ብቻ ሳይሆን በጥልቀት ውስጡ ገብተን ጠልቀን እንድናቆ ለማድረግ የተዘጋጀ ፕሮግራም ነው። ሌላው to remove misconceptions what we have about Islam or what others have about Islam ሌሎች ሰዎች ወይም እኛው ራሳችን ስለ እስልምና የተሳሳተውን ግንዛቤ መቅረፍ ነው። ኦኬ እኛ ሊኖረን ይችላል የተሳሳተ ግንዛቤ ስለ እስልምና አሪያም ሌሎች ሰዎች በእስልምና የማያምኑ ግን ስለ እስልምና የተሳሳተ ግንዛቤ ያላቸው ይኖራሉ። እነዛ የእስልምና የተሳሳተ ግንዛቤ ያላቸውን ሰዎች ግንዛቤያቸውን ለመቅረፍ ተደርጎ የታስቦ ታልሞ የተዘጋጀ ፕሮግራም ነው። ሌላው to know the mission of Islam የእስላም عفوا يا جماعة. بسم الله الرحمن الرحيم. Na, to know the mission of Islam. ሌላው ደግሞ የእስልምናን ተልእኮ ለማወቅ ይረዳናል. የእስልምናን ተልእኮውን ለማወቅ ይረዳናል. የእስልምናን ተልእኮን እናጠናበታለን. And to know the characteristics of Islam. ከዚህ ቀደም በሌሎች ፕሮግራማችን ብናየው በሰፊውና ደግሞ በተለየ መልኩ እንመለከታለን. እርሱ ምንድነው? To know what? To know the characteristics of Islam. የእስልምናን ባህሪያትንም እንዲሁ እናጠናበታለን. ኦኬ ይሄ ነው እንግዲህ ዋናው የ spirit of Islam የሚለው ፕሮግራም. The spirit of Islam የሚለው ፕሮግራማችን ዋናው አላማዎቹ ኦብጀክቲቭዎቹ እነዚህ ናቸው. ኦብጀክቲቭዎቹን አንዴ ደግማቸዋለሁ. Introducing Islam in a beautiful way. እስልምናን ውብ በሆነ መንገድ ማቅረብ. To understand Islam in a very deep way. እስልምናን በጥልቅ መረዳት እንድንችል ያደርገናል. To remove misconceptions about Islam. ስለ እስልምና ያለንን የተሳሳተ ግንዛቤ ለመቅረፍ ይረዳናል. And also to know the mission of Islam. የእስላምን ተልእኮ የእስላምን ዓላማ እንድንረዳ ያደርገናል. And to know the characteristics of Islam. እንዲሁም የእስላምን ባህሪያት እንድናውቅና እንድንረዳ ያደርገናል. طيب ይሄ ከሆነ the spirit of Islam የእስላም መንፈስ የሚለው ፕሮግራማችን ማጥናታችን ለዚህ ከሆነ የሚጠቅመው the spirit of Islam ስለ እስልምና መንፈስ እናወራ ወይም አጠቃላይ ስለ እስልምና እናወራ ትክክለኛው የእስልምናን ህንጻ ትክክለኛውን የእስልምናን ምንነት ለመረዳት እስልምና በሁለት ነገሮች ነው ዋና ምንጮቹ እናገኛቸው ማለትም the sources of Islam are two. These are the book of Allah tabaraka wa ta'ala and the saying and the tradition of the messenger of sallallahu alayhi wa sallam. የእስላም ምንጭ ሁለት ናቸው. አንደኛው የጌታችን የአላህ Subhanahu wa ta'ala ቀጥተኛ ንግግር ሆኖ ቅዱስ ቁርአን ቀጥተኛ ንግግር ሆኖ ቅዱስ ቁርአን. ሁለተኛው ደግሞ የነብያችን አለይሂ ሰላቱ ወሰለም ተግባራት ወይም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ንግግራቸው በሌላ አባባል ሐዲስ ማለት ነው. እና ሁለቱን የእስልምና ምንጮችን እንቃኛለን. ኦኬ ሁለቱን የእስልምና ምንጮች ናቸው. የጌታችን የአላህ ቃል አለ እንዲሁም ደግሞ ሐዲስ አለ. እና ኢንሻአላህ ይሄ ፕሮግራም ሐቂቀተን the spirit of Islam የሚለው ፕሮግራማችን የምንዳሰሳቸው ነጥቦች አሉ. the spirit of Islam ላይ ቁርአንን በሰፊው እንዳሰሳለን. የቁርአንን ባህሪያት የቁርአንን ተልእኮን ቃኛለን. እንዲሁም የነብያችንን አለይሂ ሰላቱ ወሰለም ውብ የሆነውን ታሪካቸውን ሲራቸውን እንቃኛለን. ከሲራቸው ምን እንማራለን? ሲራቸው ለኛ ምን ይጠቅመናል? የህይወት ታሪካቸው የሚለውን እንዲሁም የነብዩ ሰለላሁ ዐለይሂ ወሰለም ሐዲስን እንቃኝበታለን. እንግዲህ አሁን ያወራውትኝ ያለውትኝ ከዚህ በኋላ ለሚኖርን ተከታታይ ፕሮግራም ምስል ያስቀመጥ ነው ፍሬሙን ያስቀመጥኩ ነው ያለውትኝ ማለት ነው. አላኩልህል ወደ ዋናው ትምህርታችን ዛሬ ስንገባ ሰብታይትሉን ቅድም እንደተጻፈው በህቶች ፖስት እንደላበቁት ሰብታይትሉ the spirit of Islam የእስላም መንፈስ ዋናው ራሳችን ሲሆን ዛሬ ደግሞ የምንማረውና የምንመለከተው one of the sources of Islam is al-Quran. ከእስልምና ምንጮች መካከል አንዱ ቁርአን ነው. የቁርአንን ምንነት ነው ዛሬ ኢንሻአላህ ለማየት የምንሞክረው. የቁርአንን ምንነት ብቻ ለማየት ቢያንስ 10 ሰዓታት ያስፈልገናል. ቁርአንን ብቻ ምናጠናበት 10 ሰዓታት ያስፈልገናል. እና ኢንሻአላህ ወንድሞቼ እህቶች በጣም በተለየ ፍሬም በተለየ መልኩ የቁርአንን ውበት እንድንረዳው የቁርአንን ጥፍጥና እንድናውቀው ቁርአን ምንድነው የሚለው እንድንገነዘበው በጣም ስለሚያደርገን ብትችሉ ባትቀሩ ከቀራችሁ ደግሞ የተቀዳስ ካገኛችሁ ብታዳምጡ በጣም ይጠቅማችኋል ብዬ ኢንሻአላህ ተባረከ ወተዓላ ተስፋ አደርጋለሁ. እኔም በመናገረው እናንተም በመታደምጡት የምንጠቀም አላህ ተዓላ እንዲያደርገን ዘውትር ዱዓይ ነው. One of the sources of Islam is the book of Allah tabaraka wa ta'ala. የእስልምና ዋናው ምንጩ የጌታችን የአላህ ንግግር ነው. የጌታችን የአላህ መጽሐፍ ነው. የጌታችን የአላህ መጽሐፍ ቁርአን ነው. By the way, al-Quran it's not a book or it's not one of the contents of philosophy. እስልምና ኪታብ አይደለም መጽሐፍ ብቻ አይደለም ወይም እስልምና የፍልስፍና መጽሐፍ ብቻ ሳይሆን አሚን ይቅርታ ቁርአን የፍልስፍና መጽሐፍ ብቻ ሳይሆን ቁርአን መጽሐፍ ብቻ ሳይሆን but quran is it's a lie quran ህይወት ነው quran ህይወት ነው የቁርአን ዋናው ታርጌቱ ዓላማው ሰዎች በቁርአን ህይወታቸውን እንዲያድሱ ነው ሰዎች በቁርአን ህይወታቸውን እንዲቀይሩና እንዲለውጡ ዋናው ዓላማና ታርጌቱ አድርጎ ይንቀሳቀሳል ማለት ነው when we start studying about al-quran ስለ ቁርአን ጥናት ማድረግ ስንጀምር ዛሬ የእስልምና ዋና ምንጭ ሆኖ ቁርአን ነው እንዳስሰውና ስለ ቁርአን ማጥናት ስንጀምር we will focus on three points ሶስት ወሳኝ ነጥቦች ላይ እናተኩራለን ስለ ቁርአን ስናጠና ሶስት ወሳኝ ነጥቦች ላይ እናተኩራለን አንደኛው the character of the quran የቁርአንን ባህሪያት እንቃኛለን የቁርአንን ባህሪያት በሰባት ሰዓት ያህል እንጨርሷለን ብዬ ተስፋ አደርጋለሁ ቁርአን ባህሪያቶቹን ብቻ ዛሬ አንደኛውን ባህሪያት ኢንሻአላህ እናነሳለን አንድ ሰዓት ያህል ይፈጃል በሚቀጥለው ቀን ነገ ኢንሻአላህ ስነጣ አላህ ፍቃዱ ከሆነ ሁለተኛውን ባህሪ እንጀምራለን እሱም አንድ ሰዓት ይፈጃል በሚቀጥለው ሶስተኛውን ባህሪ እንጀምራለን እንዲያለ ሰባት ባህሪያቶች አሉ ሰባቱን ባህሪያቶች እንቃኛለን አንደኛ የቁርአንን ባህሪ እንቃኛለን ሁለተኛ የቁርአንን ባህሪ ቃኝተን ስናበቃ the mission of al-quran የቁርአን ተልእኮ ምንድነው በመድር ላይ መፍጠር የሚፈልገው ትውልድ ምን አይነት ትውልድ ነው ቁርአን ዓላማው ሚሽኑ ምንድነው የሚለው ኢንሻአላህ ሚሽኑን በደንብ ትኩረት ሰጥተን እንመለከታለን ሶስተኛ ቀደም እንደተናገርኩት ቁርአን መጽሐፍ አይደለም ብቻ አይደለም ቁርአን የፍልስፍና መጽሐፍ አይደለም ቁርአን ህይወት ነው ሐያት ነው በቃ ቁርአን ህይወት ነው የሰው ልጅ ሁሉ ህይወታቸውን እንዲያሳምሩ የመጣ የጌታ አላህ መጽሐፍ ነውና ህይወቱን እንረዳለን ማለት ነው ኢንሻአላህ ሱብሃነሁ ወተዓላ ዛሬ ስለ ቁርአን ስንነጋገር ሶስት ነጥቦችን ነው ዋና በቁርአን ውስጥ የተካተተ ምን ነው ብያለሁ አንደኛ ባህሪው ነው ሁለተኛ ልኮ ነው ሶስተኛ እንዴት እንኖራለን ነው ዛሬ ኢንሻአላህ ዘ ካራክተር ኦፍ ዘ ቁርአን ላይ ነው ትኩረት እንደምንሰጣው ማለት ነው ትኩረት እንደምናደርግ እንግዲህ እስከ 17 ደቂቃ በሙሉ ኢንትሮዳክሽን ነው ያደረኩላችሁ ነበር መግቢያ ነው እየገለጽኩላችሁ ነበር ኢንሻአላህ አሁን የቁርአንን ባህሪያ ክፍል አንድን እንጀምራለን ማለት ነው ኢንሻአላህ ከቁርአን ባህሪያት መካከል ዋው ዘ ካራክተሪስቲክስ ኦፍ القران is it's a book of a divine كقران بحرياتوش مكاكل عندنا واننيو زاري من نملكتو قران divine يونه مصحف divine يونه مصحف divine يونه مصحف نو مالك ملكوتاوي يونه مصحف نو مالك ملكوتاي مصحف مالك من مالك نو ملكوتاي مصحف مالك كجينا كالله تعالى زن يمطى مصحف نو مالك نو መለኮታዊ ነው ከተባለ ሰው ሰራሽ አይደለም መለኮታዊ ነው ከተባለ ምድራዊ አይደለም መለኮታዊ ነው ከተባለ መላእካዊ አይደለም መለኮታዊ ነው ከተባለ መخلوق ከተባለ ፍጡር ከተባለ ዞን የሚመጣ መጽሐፍ አይደለም ማለት ነው ረባን የሆነ ነገር መለኮታዊ የሆነ ነገር ከዚህ ዓለም ዞን ውጪ ነው ፍጥረት ታዓለም ከሚባለው ዞን የወጣ ነው እና ኢንሻአላህ ሱብሃነሁ ወተዓላ ከሰባቱ የቁርአን ባህሪያቶች መካከል አንዱ የሆነውን ዛሬ ኢንሻአላህ መለኮታዊነቱን እንመለከታለን ግን what's our quran quran ምንድነው alquran it's a book of allah tabaaraka wa ta'ala 100% pure word by word phrase by phrase sentence by sentence it is the word of allah subhanahu wa ta'ala quran ማለት ሙሉ በሙሉ ቃል በቃል ሐረክ ከሐረክ አረፍተ ነገር ከአረፍተ ነገር በአጠቃላይ ከመጀመሪያው እስከ መጨረሻው እያንዳንዱ ፊደላት እንኳን ሳይቀሩ ከጌታ ከአላህ ዘንድ የመጣ የአላህ ከላም ነው አልቁርአኑ ከላሙላህ ቁርአን የአላህ ከላም ነው የአላህ ንግግር ነው it's a direct speech or a direct word a direct statement a direct speech from Allah ta'ala ከአላህ ዘንድ የሆነ ቀጥተኛ ንግግር ከአላህ ዘንድ የሆነ የርሱ የአላህ ንግግር ነው የጅብሪል አይደለም አለይሂ ሰላም የነብዩም አይደለም ወሰላሙ ረቢ ወሰላሙ አለይ የማንንም አይደለም ቀጥታ የጌታ የአላህ ንግግር ነው ቁርአን ከጌታ ከአላህ ሱብሃነሁ ወተዓላ ዘን በጅብሪል አለይሂ ሰላም አማካኝነት ወደ ነብያችን አለይሂ ሰላቱ ወሰላም የመጣ መጽሐፍ ነው እንደግመዋለሁ ቁርአን ከአላህ ዘን የወረደ በጅብሪል አለይሂ ሰላም አማካኝነት ለነብዩ አለይሂ ሰላቱ ወሰላም የተሰጠ መጽሐፍ ነው ታዲያ የዚህ መጽሐፍ ባህሪው ነው የቃኘን ያለነው እስልምና ምንጩ አንዱ ቁርአን ነው ብለናል What makes it differ Al-Quran from other scriptures? ታዲያ ቁርአንስ ከሌሎች የሃይማኖት ወይም የቤተ እምነት መጽሐፍቶች የሚለይበት ነጥቦች ምንድነው? ለምሳሌ ሁሉም ቤተ እምነቶች የራሳቸው መመሪያ ሆነ መጽሐፍ አላቸው። እስልምና ግን ከዚህ ዞን በተለየ መልኩ አንደኛ ምንጩ ቁርአን ነው ብለናል። ቁርአን ደግሞ መለኮታዊ ነው ብለናል። መለኮታዊ ነው ስንል ከሌሎች ሃይማኖቶች መጽሐፍ የተለየ ነው ማለታችን ነው። የተለየ ነው በቃ ምድር ላይ ያለ 100% ያለ ምንም ቢላሽክ ተረጥ አረጋግጥላችኋለሁ ምድር ላይ ያለ ብቸኛ መለኮታዊ መጽሐፍ አፌን ሞልቼ ልቤን በቁርአን ተሞልቶ እናገራለሁ ቁርአን ብቻ ነው ብቻ እደግመዋለሁ ብቸኛ መለኮታዊ መጽሐፍ ቁርአን ብቻ ነው ብቻ እስቲ ምንድነው ቁርአን መለኮታዊ የሚያሰኝ ከባህሪያቶቹ መካከል አንዱ ቁርአን መለኮታዊ መሆኑ እስቲ ምንድነው መለኮታዊ የሚያሰኝ የሚለው አንድ ሶስት ነጥቦችን እንቃኝ ያ ጀማዓ እየተከታተላችሁኝ ነው ከኔ ጋር ናችሁ አይደል ይስማል ያ ጀማዓ ናመቱላህ ሀኑታ ኦኬ ጀዛከላህ ኦኬ ጥሩ ማሻአላህ እስኪ ከመለኮታዊነቱ one of the proof of the divinity of the book of Allah tabaraka wa ta'ala የጌታችን ያአላህ ቃል መለኮታዊ ለመሆኑ ከመረጋገጫዎቹ መካከል አንዱ በቀጥታ አላህ ራሱ እኔ ያወረድኩት መጽሐፍ ነው ብሎ መናገሩ አላህ እኔ ያወረድኩት መጽሐፍ ነው ብሎ በቀጥታ አላህ መናገሩ የቁርአንን መለኮታዊነት ያሳያል እኔ የሌሎችን ሃይማኖት መጽሐፍን አላህ ፈቅዶልኝ አጥንቻለሁ ይሄንን መጽሐፍ ያወረድኩት እኔ አምላካቸው ነኝ ያለበትን መጽሐፍ አንድም ጥቅስ አታገኝ አንዲትም ቦታ ላይ ማለት ቁርአን ግን በተለየ መልኩ ይሄ መጽሐፍ ከእኔ ዘንድ ለመሆን ምንም ሸክ የለውም ጥርጥር የለውም ብሎ ያረጋግጥልናል መለኮታዊነቱ ሰው ሰራሽ አለመሆኑ ከአላህ ዘንድ የመጣ መመሪያ መሆኑ እንዲህ ይላል አላህ ሱረቱል በቀራ በምዕራፍ 2 ከቁጥር 1 እስከ 2 በሱረቱል በቀራ ምዕራፍ 2 ከቁጥር 1 እስከ 2 አሊፍ ላም ሚም This is the book about which there is no doubt. A guidance for those conscious of Allah. Alif Lam Mim. Yih mes'ahaf ke geta ka Allah zend lemonu menem qenta takil tirtir yellawun. Qenta takil tirtir yellawun. Lemuttaqinot Allah lemifuruna lemittanaqqu memmeryanat al Allah. Beka ke geta zend ka Allah zend lemonu menem tirtir yellawun. ጥርጥር የለውም በቃ ያ ረቢ ሱብሃንአላህ ይሄ መጽሐፍ እኮ ገና በጅምሩ እኮ ነው በቀራ ሁለት አንድ ላይ ስትከፍተው አሊፍ ላም ሚም ዛሊከ ኪታቡ ላረፊ ይሄ መጽሐፍ ምንም በቃ ጥርጥር የሌለበት መጽሐፍ ነው ይላል ጥርጥር ይሄ በጣም አደጋ ነው ሪስክ ነው ያ ጀማዓ በጣም ሪስክ ነው እኔ ለምሳሌ አንድ መጽሐፍ ጽፌ እዚህ መጽሐፍ ውስጥ ምንም አይነት ቅንጣት ታክል ስህተት አታገኙበትም ይሄን በሙሉ ልቤ እናገራለሁ ግን በጣም ከባድ ነው ሪስክ ነው ወይም ይሄን የሚመስል መጽሐፍ በፍጹም ምድር ላይ የለም ብዬ ብናገር በጣም ሪስክ ነው ለምን ከኔ የበለጠ ቆንጆ አድርገው ሊጽፉ የኔ ሊያሸማቅቁ የሚችሉ ጽሁፎች መምጣታቸው የማይቀር ስለሆነ ማለት ስለዚህ ማንም ሰው መጽሐፍ ሲጽፍ አይታችሁ ከሆነ መግቢያው ላይ እርምት እንድትሰጡኝ በአድራሻ ይጻፉልኝ ይላል አስተያየታችሁን እቀበላለሁ ይላል ቁርአን ግን አስተያየት አልፈለገም ላይ በፊብሮ ነው ዘንቀው በቃ ምንም ቅንጣት ታክል እንዳትጠራጠሩ ጥርጥር የሚባል ነገር የለም ከጌታ ከአላህ ዘንድ ነው ለሙተቂኖች ደግሞ እውነተኛ ሙተቂኖች ለሆኑት መመሪያቸው ነው ማለት እና ያኔ ሱብሃንአላህ ትልቅ ሪስክ ወስዶ መለኮታዊነቱን ያመለክተናል ማለት ነው ሌላም የቁርአን አንቀጽ ሱረቱን ነህል ላይ ብንመለከት ምዕራፍ 16 ላይ በሱረቱን ነህል ምዕራፍ 16 ቁጥር 2 ላይ نهل 16 قطر 2 ليلة الله سبحانه وتعالى He sends down the angels with the inspiration and revelation of his command upon whom he wills of his servant Allah ملاكتوچون روحوچون ملاكتوچون ማለት ነው ملاكتوچون በሚሻው ባራ ላይ ትእዛዝን አስጨብጦ ይልካቸዋል አላህ በሚሻው ባራ ላይ አላህ ملاكتوچون ትእዛዝን አስጨብጦ ይልካቸዋል telling them warn that there is no deity except me so for me can you በስተቀር በእውነት የሚመለክ አምላክ የለምና የሚለውን ምርህ ይዘው አላህ ለሚሻው ባሪያ ላይ መላእክት ልኮ ያወርድላቸዋል መልአክ ልኮ አላህ ያወርድላቸዋል እና በቀጥታ ከአላህ ዘንድ የሚመጣ መሆኑ የሚያሳይ የሚጠቁም ነው ለማለት ፈልጌ ነው። በዛም ሱረቱ ካፍ ላይ ምዕራፍ 18 ዘውትር ጁማ የምትቀራው የቁርአን ምዕራፍ ማለት ነው። በሱረቱ ካፍ ስለ ዋሻው ሰዎች የሚያወራው ማለት ነው። ሱረቱ ካፍ ምዕራፍ 18 ቁጥር 1 ላይ يعني سبحان الله قطر عند الله من الله All praises due to Allah who has sent down upon his servant the book and has not made therein any crookedness مسغانا لا الله يتقبل يهون لمن مسغانا ما لا الله يتقبل يهون لمن قتلوا تملكتان لمن اندون مسغانا لا الله يتقبل يهون لذا مرآفون بباريو لا ورد بوستون ጥነት ላላደረገበት ጌታ ሱብሃንአላህ እንዴት ደስ የሚል ነው። ለአላህ እኮ ምስጋና ነው እኮ የሚገባው። አላህ እኮ በባህሪው ላይ በነብዩ አለይሂ ሰላቱ ወሰለም ላይ ምንም አይነት ጥነት የሌለበት ቅንነትን ያቀፈ ምሪትን ያቀፈ መጽሐፍን ያወረደው እና ይሄ መጽሐፍ ደግሞ ለአላህ በባህሪው ላይ ያወረደው ነውና ለአላህ ምስጋና ይገባው ይገባል። አልহামዱሊላሂ ረቢል ዓለሚን ምስጋና ይገባው አላህ። ይፍርቃን ላይ ሱረቱ ፍርቃን ላይ በጣም ደስ በሚል ሁኔታ ይጀምራል እና በነገራችን ላይ ቁርአን ውስጥ ይላሉ ዑለማዎች ቁርአን ውስጥ አሊፍ ላም ሚም አሊፍ ላም ራ ጣ ጣሃ ያሲን ብሎ ከመጣ ቀጥሎ የሚያወራው ስለ ቁርአን ታላቅነትና ስለ ቁርአን ልቅና ነው ይላሉ። اوكي لمثالي ياسين والقران الحكيم لببل ياسين والقران الحكيم الف لام م ذلك كتاب لا ريب فيه انا يتنياونم سوره بتملكتو بالذي بشورت وين اصروت قالاتوچ يميجمرو باصروت فيدراتوچ يميجمرو باتقاله قطرو سر القران تلقنت منيغازو 27 يدرسال اي ثينك 27 سيجمرو باتقاله የቁርአን አሊፍ ላም ሚም አሊፍ ላም ራ ካለቀጥሎ እመኑኝ ሃኒም ካለቀጥሎ የሚመጣው በርግጠኝነት ስለ ቁርአን ነው የሚነገረው። ስለ ቁርአን ታላቅነት ነው የሚነገረው። ስለ ቁርአን ምንነት ነው የሚገልጽልን። ቁርአን ከየት እንደመጣ ነው የሚያብራራልን። እና ምን እንላለው ነው ቁርአን አድራሻውን መናገር የሚችል መጽሐፍ ነው ላለው። ቁርአን አድራሻውን መናገር የሚችል መጽሐፍ ነው። ለምሳሌ ፍቅር እስከ መቃብር የሚባል መጽሐፍ ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ። ፍቅር እስከ መቃብር የሚለው መጽሐፍ ኢትዮጵያ ውስጥ ከተጻፉ ምርጥ መጽሐፎች መካከል ግንባር ቀደም ተጠቃሽ ነው። እና ፍቅር እስከ መቃብር የጻፈውን ሰው መጽሐፉን አንብባችሁ ፍቅር እስከ መቃብር የጻፈውን ሰው የፐርሰናሊቲውን መወሰን ትችላላችሁ። ምን ማለት ነው? አንድ መጽሐፍ ጽፋችሁ አሚን ይቅርታ አንድ መጽሐፍ አንብባችሁ የጻፊውን ማንነት ዲተርማይን ማድረግ ይቻላል። ፐርሰናሊቲውን ማወቅ ይቻላል። በጻፈው ጽሑፍ ይሄ ሰው ጨካኝ ነው ወይስ ሩህሩህ ነው? ጥሩ ሰው ነው ወይስ ስብዕና የተበላሸ ነው የሚለው ማወቅ ይቻላል። እና ቁርአንም ስታነቡት አድራሻውን ይናገራል። ኦኬ አድራሻውን ይናገራል። አድራሻው ደግሞ ምንድነው? It came down from Allah Subhanahu wa ta'ala ከአላህ ዘንድ የመጣ ነው። አድራሻው ከአላህ ዘንድ ነው። በቃ ቁርአን ማለት ነው ስታነቡት የምትረዱት ይሄ ነው። እና አንድ መጽሐፍ አንብባችሁ የግለሰቡን ፐርሰናሊቲ ዲተርማይን ማድረግ እንደምትችሉት ሁላ ቁርአንንም አንብባችሁ የአላህን ልቅና የአላህን አሸናፊነት የአላህን ጥበበኝነት የአላህን ማንነት እና ልቅና አላሁ አክበር እንድታውቁ ያደርጋችኋል ለማለት ፈልጌ ነው። እስኪ ጌታችን አላህ ምን ይላል? ሱረቱ ፍርቃን በሱረቱ ፍርቃን ምዕራፍ 25 ላይ ቁጥር 1 blessed is he who has sent down the criterion upon his servant that he may be to the world as a warner ለዚያ ለአላህ ምስጋና ይገባው ልቅና ለአላህ ይገባው። ኦኬ ልቅና ይገባው ለምን? በባህሪው ላይ ፍርቃንን ላወረደበት ጌታ በባህሪው ላይ ምን አወርዷል? ፍርቃን። ፍርቃን ማለት እውነትን ካሰት የሚነጥል መጽሐፍ ማለት ነው። እውነትን ካሰት የሚነጥል መጽሐፍ ነው። ሐቅንና ባጢልን ለይቶ ያሳያል ማለት ነው። መልካምና ክፉን ነጥሎ ያመለክታል። ሐላልና ሐራሙን ይጠቁማል። እና በባህሪው ላይ ለዓለማት ሁሉ አስጠንቃቂ ይሁን ዘንዳ ፍርቃንን ያወረደ ጌታ የተመሰገነውን የላቀውን በማለት ሱረቱል ፍርቃን ይጀምራል። አሁንም አድራሻው ቁርአን ይናገራል። መለኮታዊነቱን ለማወቅ ቀላል ነው ከኔ ዘንዳ ነው የመጣው ያለ አላህ በድፍረት ይናገራል ማለት ነው። ሱረቱ ሹዓራ ነው። አሁን ከሱረቱ ፉርቃን ቀጥሎ ያለው ሱረቱ ሹዓራ ነው። ምዕራፍ 26 ከዚህ በፊትም ተናግሬያለሁ። ሱረቱ ሹዓራ በጣም ከምወዳቸው የቁርአን ምዕራፎች ግንባር ቀደም ነው። በጣም ደስ ይለኛል ሱረቱ ሹዓራ። እና አላህ ሱረቱ ሹዓራ ላይ ምን ይለናል? ቁጥር 193 ላይ ቁጥር 193 ኦኬ፣ ከ92 ልጀምረው። ምን ይላል? And indeed it's a revelation of the Lord of the worlds. ይህ መጽሐፍ ማለት ቁርአን ከአለማቱ ጌታ ከአላህ ዘንድ ተንዚል የሆነ ነው የወረደ ነው ይለናል። ተንዚል ሆኗል። ከማን ዘንድ? ከአላህ ዘንድ ነው የወረደ። አሁን ከአለማቱ ጌታ ከአላህ ዘንድ የወረደ ነው። ቁጥር 93 ሱረቱ ሹዓራ ምዕራፍ 26 ቁጥር 93 The spirit, the true words is spirit means Jibril alayhi salam has brought it down. እውነተኛውና ታማኙ መንፈስ አወረደው ይላል። እውነተኛውና ታማኙ መንፈስ ማን ነው? ታማኙ መንፈስ ሩሁል አሚን ተብሎ የሚጠራው ሩሁል ቅዱስ ተብሎ የሚጠራው ጅብሪል አለይሂ ሰላም ነው። በሐዲስ ደግሞ ወራቃ ነው ብሎታል፣ ናሙስ ነው ብሎታል። ኦኬ፣ ናሙስ ነው። እናታችን አይሻ በመታወራለን ሐዲስ ቡኻሪ ላይ ኪታቡ ወሂ ወይም ደግሞ ሪቨሌሽን ዘ ቡክ ኦፍ ሪቨሌሽን በሚለው የመለኮታዊ መገለጡ እንዴት ወደ ነብዩ ሰለላሁ ዐለይሂ ወሰለም እንደመጣላቸው ኢንሻአላህ ወደፊት በሲራችን ታሪክ እናያለን፣ በሲራ ላይ እናስተውላለን። ወራቃ ናሙስ ነው እኮ ይሄ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ነግሯቸው ነበር። እዚህ ደግሞ ቁርአን ምንድነው? ታማኙ መንፈስ ነው ይሏል። ታማኝ ነው፣ በቃ ለጌታ አላህ ታማኝ ነው፣ ተዛዝን የሚያደርስ እና ይህ መጽሐፍ ከአለማት ጌታ ካላህ የወረደ ነው። እውነተኛ ሆኖ ታማኝ ሆኖ መንፈስ ጅብሪል አለይሂ ሰላም አወረደው። ሱረቱ ሹዓራ ምዕራፍ 26 አንቀጽ 193 አመቱላህ። ሱረቱ ሹዓራ ምዕራፍ 26 አንቀጽ 193 እና ጅብሪል አለይሂ ሰላም እውነተኛ መንፈስ ሆኖ አወረደው። ቁጥር 94 ላይ አሁንም እዛው ላይ ሱረቱ ሹዓራ ምዕራፍ 26 አንቀጽ 194 upon your heart that you may be off ካስጠንቃቂዎቹ ዘንዳ ከነቢያት ካስጠንቃቂዎቹ ተሆን ዘንዳ አወረደው ይለናል። እዚህ ጋር ሶስት አካላትን እንመለከታለን። አንደኛ ከጌታ ከአላህ ሱብሃነሁ ወተዓላ ከአለማቱ ጌታ ቁርአን የወረደ ነው አለ። ከዛ ሁለተኛ ደግሞ እውነተኛው መንፈስ ጅብሪል አለይሂ ሰላም አወረደው አለ። ከአላህ ዘንድ ተቀብሎ ጅብሪል አለይሂ ሰላም በነብዩ አለይሂ ሰላቱ ሰላም ቀልብ ላይ ልብ ላይ አረዘረዘው፣ በነብዩ ቀልብ ላይ አኖረው። ስለዚህ ሶስት አካላትን እንመለከታለን። አላህ መጽሐፉ ባለቤት አላህ ነው። አስተላላፊ ሚዲያተር ትራንስፎርም ያደረገው ማለት ጅብሪል አለይሂ ሰላም ነው። መልእክቱን የተቀበሉት ደግሞ ነብያችን አለይሂ ሰላቱ ወሰላም ናቸው። እና አላህ ምን ይላቸዋል ለነብዩ አለይሂ ሰላቱ ወሰላም? ሱረቱል ነምል ላይ በነገራችን ላይ ቁርአን እስካሁን እየጠቀስኩላችሁ ያለሁት ተርቲብ ነው። ከበቀራ ጀመርኩኝ። ነህል 16ኛው ላይ ገባው፣ ካፍ 18 ገባው፣ ፉርቃን ገባው፣ ሹዓራ ገባው፣ ከዛ ነምል ገባው። አሁን ሱረቱል ነምል ላይ ነው ያለሁት። ሱረቱ ነምል ቁጥር 6 ላይ ምዕራፍ 27 በቁጥር 6 ሱረቱ ነምል ምዕራፍ 27 የጉንዳኒቷ ምዕራፍ ቁጥር 6 ላይ Indeed you received the Quran from wise and knowing يا رب العالمين ለነብዩ አለይሂ ሰላቱ ሰላም ኩን አላህ ሚላቸው አንተ ጥበበኛና አዋቂው ከሆነው ከአላህ ዘንድ መጽሐፍን ተሰጣለህ አላቸው። ለብሩ መጽሐፍን ተሰጣለህ የሚሰጥ መጽሐፍ ግን ከማን ነው? ጥበበኛና አዋቂ ከሆነ ያ رب العالمين خبير ነው የሚለው እዚህ ጋር خبير ነው። አሊምና خبير የሚለው خبير በጣም ከአሊም የበለጠ ነው። በቃ ውስጥ አዋቂ ከሆነ ከአላህ ዘንድ የሚሰጥ መጽሐፍ ነው። ጥበበኛ ነው ደግሞ ይሄ ጥበበኛ ነው ጌታ ጥበብ የሆነ የተሞላበት መጽሐፍ እንጂ ሌላ አይሰጥም። ጥበበኛ ነው ጌታ የጥበብ ፋፋቴና የጥበብ ምንጭ ሆነው መጽሐፍ ቁርአንን አውርዶታል። ታዲያ ቁርአን እንዴት መለኮታዊ አይሆንም? መለኮታዊ ነው እንጂ በደንብ መለኮታዊ ነው። ድብን አርጎ መለኮታዊ ነው፣ ምንም ጥርጥር የለውም። እና ለነብዩ አለይሂ ሰላቱ ሰላም አላህ ቁርአንን ተሰጣላ አላቸው። ከማ ጥበበኛና አዋቂ ከሆነው ጥበበኛና አዋቂ ከሆነው ከአላህ ዘንድ ተሰጣለ አላቸው። እና እነዚህንና መሰል የቁርአን አንቀጾች ብዙ እናገኛለን፣ በጣም መለኮታዊነቱን የሚያሳዩ። እና እስቲ ሁለት የቁርአን አንቀጾችን ልጨምር። አንደኛው ሱረቱ ፉሲለት ላይ ነው። በሱረቱ ፉሲለት ምዕራፍ 40 ቁጥር 42 ሱረቱ ፉሲለት ምዕራፍ 41 በቁጥር 42 ላይ ያለውን እንመልከት። በሱረቱ ፉሲለት ምዕራፍ 40 ቁጥር 42 ላይ ስለ ቁርአን ምን ይለናል? Falsehood cannot approach it before it or behind it. because it's a revelation from a Lord wise and praiseworthy. Ya Rabbi Alim. ይህ መጽሐፍ አለ አላህ በኩራት ነው የሚነገረን አላህ ይህ መጽሐፍ ከበስተፊቱም ሆነ ከበስተኋላ ስተት የሚባል ነገር ቅንጣት ታክል አያቆምም አጃኢብ ነው ያ ረብ العالمين ለበበሉ ይህ መጽሐፍ ከበስተፊቱም ሆነ ከበስተኋላ ቅንጣት ታክል ስተት የሚባል ነገር አይታወቀው ይሄ እኮ በጣም ሪስክ ነው ያ جماعه በጣም ሪስክ የሆነ ንግግር ነው አንድ ሰው እኮ በቁርአን አንድ ስተት ካወጣ خلاص በቃ ቁርአን 6236 አንቀጹ በሙሉ ከንቱ ነው የሚሆነው 114 ምዕራፎች በሙሉ ከንቱ ነው የሚሆነው ለምን አንድም ስተት ከቢቱና ኮላ ታገኙበትም ብለው አላ ይሄ ሐቂቃ ከጌታ ዘንድ ካልሆነ በስተቀር ማንም በደፍረት ሊናገር አይችልም የሰው ልጅ ምን ይባላል በአገራኛው አባባል የሰው ልጅ ምንድነው ከብረት ዝገት ከሰው ልጅ ስተት አይጠፋም ነው ከሰው ልጅ ስተት ከብረት ዝገት አይጠፋም ማንም ሰው መጽሐፍ ጽፎ ይሄ 100% ፒዩር ነው የሚል የለም ሰው ንግግር ተናግሮ 100% ልክ ነኝ የሚል የለም የሰው ልጅ 100% ልክ ሆኖ አያውቅም እና ቁርአን ብቻ ነው 100% ልክና የሆነውና ምንም መሻሻልና ኤዲቲንግ የማያስፈልገው መጽሐፍ ነው ማለት ነው እና አላህ ኩስለት 42 ላይ በፍጹም አትጠራጠሩ ይላል ነው ከበስተፊቱም ከበስተኋላም ስተት አያውቀውም ማለት ለምን ምክንያቱም የወረደበት አድራሻ ልዩ ነው ከዚህ ዓለም ዞን በላይ ነው ይሄ ከመታሰቡት ከመጥራው ዞን ውጪ ነው በላይ ነው ከማን የወረደው እሱም ምስጉኑና ጥበበኛ ሆኖ ከአላህ ዘንድ ነው ፍጥረት ዓለም ሁሉ የሚያመሰግኑ ፍጥረት ዓለም ሁሉ የሚያወድሱ አላሁ አክበር ይያሉ ልክናው ከፍ የሚያረጉለት ወልሐምዱሊላህ ምስጋና ሁሉ ለሱ ይገባው ይያሉ የሚያጠሩ ሱብሃንአላህ ጥራት ለጌታችን ይገባው ብለው ፍጥረት ዓለም የሚታየውም የማይታየውም ህያው ያለው ህይወት የሌለው ፍጥረት ዓለም ለሚያመሰግነው ምስጉኑ ሐሚድ ለሆነው ለአላህ እሱ ነው እኮ ያወረደው አልሐኪም ጥበበኛው ነው ጌታ ያወረደው ስለዚህ ጥበበኛው ከሆነው ጌታ ስለወረደ ምስጉኑ ከሆነው ጌታ ስለወረደ በፍጹም ቅንጣት ስተት የሚባል ነገር አታውቁበትም አበደን ብሎ አረጋገጠ ነው ለነብያችን አለይሂ ሰላቱ ወሰለም አላህ እንዲላቸዋል አረቦች እስላም ከመምጣቱ በፊት ዕውቀት የሚባል ነገር የላቸው ለዛ ነው መዲና የነበሩ አይሁዶች ኸውዝና ኸዝረጅ ነበሩ መዲና ላይ ኸውዝና ኸዝረጅ አሉ ከአረብ ጎሳ እንዲሁም ደግሞ ሌሎቹ ደግሞ አሉ እነዚህ ከአረብ ጎሳ ኸውዝና ኸዝረጅ ከቃህጣኒ ናቸው ከቃህጣኒ ዘር ኸውዝና ኸዝረጅ መዲና ላይ አሉ እና እዛው መዲና ላይ ደግሞ የሚኖሩ አይሁዶች አሉ አይሁዶች መጽሐፍ አላቸው ተውራት ነብይ የሚባል ነገር ያውቃሉ መጽሐፍ ምን እንደሆነ ያውቃሉ እና በጣም ኸውዝና ኸዝረጅ የሚባሉ የአረጎሳዎች ኢንፌሪዮሪቲ ኮምፕሌክስ ይሰማቸው ነበር ይሄ በሳይኮሎጂ ሱፐሪዮሪቲ ኮምፕሌክስ ኤንድ ኢንፌሪዮሪቲ ኮምፕሌክስ የሚባል ነገር አለ አይደል እና ኢንፌሪዮሪቲ ኮምፕሌክስ የበታችነት ስሜት ማለት ነው በጣም የበታችነት ስሜት ይሰማቸው ነበር ኸውዝና ኸዝረጅ በጣም በቃ ኢንፌሪዮሪቲ ኮምፕሌክስ ጥግ ድረስ ነበር ለምን ምክንያቱም እነዛኞቹ ሱፐሪዮሪቲ ስላለባቸው ሱፐሪዮሪቲ ኮምፕሌክስ አላቸው እኛ የበላዮች ነን ለምን አንደኛ አይሁዶች በዛ ጊዜ መዲና ውስጥ ያሉት ማንበብና መጻፍ ይችላሉ አንድ ሁለት ኪታብ የሚባል ነገር ያውቃሉ ጠንቅቀው ሶስት ኢማን የሚባል እምነት ምን እንደሆነ ያውቃሉ መልእክተኛ ምን እንደሆነ ያውቃሉ ነብይ ምን እንደሆነ ያውቃሉ ጌታ ምን እንደሆነ ያውቃሉ ለምን ተውራት የሚባል መጻፍ መጥቶላቸዋል እና በእውቀት እነሱ ይበልጣቸው ነበር አረቦች ግን ጃሂሎች ነበሩ ሐቂቀትን ምንም የማያውቁ ጃሂሎች ነበሩ ኦኬ ፉትኖት እንደው ፉትኖት ነበሩ ግን ማጋነን አይሆንብኝም ሐቂቀታ ፉትኖት ማለት ሁሉ ጊዜ አንድ መጽሐፍ ተጽፎ እየጻፈ አንድ ሰው ፉትኖት ብሎ ከጻፈ ከመጽሐፉ የመጨረሻ ታች ነው አይደል ታች ፉትኖት ማለት ታች ምንድነው የሚባለው በአማርኛ ህዳግ ነው ይባል ህዳግ ነው ስለኛ በቃ ታች ፉትኖት ህዳግ ይሰጡታል እና እነሱ ህዳግ ላይ ነበሩ በቃ ፉትኖት ናቸው የመጨረሻ ታች ላይ ነበሩ እና ለነብዩ አለይሂ ሰላቱ ሰላም በጣም የሚገርም ነገር ይነግራቸዋል አላህ ልብ በሉ የኔ ቁርአን ከሱረቱ ሹራ በምዕራፍ 42 ቁጥር 52 ሱረቱ ሹራ ምዕራፍ 42 ቁጥር 52 ላይ ምን አለ አላህ and thus we have revealed to you an inspiration of our command ከእኛ ዘንድ የሆነ ወህያችንን ራእያችንን ቁርአንን በትእዛዛችን አወረድንልህ ወደ አንተ አለ አላህ ወደ አንተ ቁርአን አወረድንልህ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ከዛስ You didn't know what is the book or you didn't know what is face but we have made it a light by which we guide whom we will of our servants subhanallah anta alacho nabiyachinin alayhi salatu wassalam ይሄ መጽሐፍ ከመውረዱ በፊት كتاب من دونة متوقعون أجر يدلهم مصحف من دونة أتوقعون كتاب أتوقعون لمن أنتم كارب قصوتنا عربوش تمو جاهلوش ناتشو سلازي كتاب ميبال أتوقعون أرندو إيمان ميبال نجر أتوقعون مالاتشو إيمان مالت بجيتها بالله وحيدا وينتو آمنو بسورة من المشرك سنايا درقو بملاك تمامن بمصحف مامن بملك تنوشو بنبياتوشو بتنسايكن بكداول كدر إيمان ميبالو نجر من دونة أتوقعون نبر إيماننا ما تأكل نبر كتابنا ما تأكل نبر جنين يا مسأح أوردن مسأح إيمان من الدهونة أبرارا مسأح كتاب من الدهونة أبرارا كتاب من الدهونة مسأح من الدهونة عندهم دمو إيمان مالت من مالت من الدهونة نا سلا تنسايكن سلا الله من الناس سلا أكيداو سلا توحيدو سلا فقهو سلا تلاجو أجندوش يهو قرآنو كما تابوها لأن أنت يؤكت ماما ليد الرساكتون يؤكت شاف ليد الرساكتون كجلما ولبرهان والتاكتون بجلما يرون نبرو كسبوك الله تعالى القرآن الأوردو برهان على الرالاتيو لذان القرآن من برو يتروان الله روح برو يتروان منفس برو يتروان لمن موتان كون انسالة كالبات جلما لتنو موتان كون انسالة بقرآن هيو سلمي هو قرآن الروح على الله جاهلو بيبرو يما عبر رسمو يا عربيان ما عبر رسم بجلة ما على مستهينور سلنبر قرآن سيمتا كجلة ما نسع سلاوتاكو نور على الله برهان هون اللاكو زارين لك ألباتشن نور نو لك ألباتشن روح نو قرآن ناتاتن من يه قرآن تفتن ناتارتن ملقو تاوين نتونم أوكن لننور الدد يميقبا دينك وبيو من المساقنو سلا قرآن أورتشان تلقبو قرآن حقيقة ترقومو سات توقف يمان ببشلوتا ساينوراتو يونا أندسو بچا قرآن سيكرا قرآن سيانبو لبوناتو يكوتاتاوال سوه إناتو ييزاوال لبوناتو ييغازاوال إنواتو كايناتو بغونتاتو بانغتاتو اندفاس يمارد حيا لبونا بتا كتابون عزيزي لوال الله بتا بتا يا رب العالم يا جماعة والله مجلس عقاتيني كتابون لكتابون عزيزي لال الله دي مصحف بك عزيزي هنا مصحفنا العزيز يجيتا يا الله سمنا العزيز كالله وبسموتنا بهاراتك مكاكل العزيز نو العزيز مالك عشنا في هنا جيتا مالك هنا قرآن الدنبول الأروانا هو قرآن مالك كتاب عزيز على الله كتاب عزيز مالك حيالي هنا المصحف مالك من مالك نو حيالي من المصحف فتنا وكي متو بطل فتنا وكي ملو يقرس ساتو كالينجي قطوا كالينجي وكي ملو بتس تس تس تس تس تسار وكي ويتان إنه لكتاب عزيز إيه مصحف والله أولاً بالآم عزيزي هنا الشنات هنا مصحف هنا سلزي كقرآن بهاراتك مكاكل أنه ملكو تاوينتنا ملكو تاوينتو أدراشاوم يا ملكتال أدراشاوم كالله زندي متى تاريخ يا الله مقررنا يا جبريل عليه السلام نقرر عليهم يا نبيو عليه الصلاة والسلام نقرر عليهم يا الله كالتن يا نقررنا ولكن القرآن ملكو تاوينتون كان ياسايدون قروج عندنا القرآن راسو الله كان يزن يوردن ومالتو يقرآن ملكو تاوينتون ياسايدون بيالله ولكن القرآن ملكو تاوينتون يمنناكو the power of its language يقرآن قوى power حيلو القرآن بتقام power عالو قرآن قوى power بتقام ميقرمنو لببب القرآن بقرآن قوى وبتو بتاريكاوي فساتو በታምራዊ ይዘቱ ድንቅ የሆነ መጽሐፍ ነው። በቃ ቁርአንን የመሰለ መጽሐፍ የሰው ልጅ በሰው ልጅ ታሪክ ውስጥ ቁርአን አይታሰብም። በቃ ከዚህ ዓለም ዞን ውጭ የሆነ መጽሐፍ ነው። ከዚህ ዓለም ዞን ውጭ የሆነ ንግግር ነው። ማንንም የአረቢያን ምድር በዛ ጄልና በተሞላበት ዓለም ላይ ማንንም ቁርአንን የሚመስል ንግግር ሊናገር አይችልም። አይደለም አሁን በ21ኛው ክፍለ ዘመን እንኳን ሳይንስና ቴክኖሎጂ ረቀዋል ዕውቀት ተስፋፍቷል በሚባልበት ዘመን ቁርአን የመሰለ ያገላለጽ ችሎታ ቁርአን የመሰለ ታሪካዊ ፍሰቱን መናገር የሚችል ሳይንሳዊ ታምሩን መግለጽ የሚችል መጽሐፍ ሊጻፍ አይችልም ማንንም አይችልም በቃ በፍጹም አበደን የማይቻል ነገር ነው ለምን ኢነሁ ለኪታቡን አዚዝ ይህ መጽሐፍ በጣም አዚዝ የሆነ እና ሁለተኛ መለኮታዊነቱን ከሚያሳየው the power of its language የቋንቋው ፓወሩ ፓወር አለው በጣም አረቦች ይናገሩበት የነበረው ቋንቋ በጣም ምርጥ ቋንቋ ነበር ይናገሩ የነበረው በዛን ጊዜ ነብዩ አለይሂ ሰላቱ ሰላም ገጠር ነው ያደጉት በጣም ይችላሉ ያረበኛ ቋንቋን በጣም እንደውም አቡበከር ረዲየላሁ ዐንሁ አንድ ጊዜ ጠየቃቸው ያ ረሱላህ ረቸው ሰለላሁ ዐለይሂ ወሰለም እንደው ሲናገሩ በጣም አንደበቱ ይጣፍጣል አንደበተሩት በጣም ይተካኖት ነው ይሄንን ከወዴት አገኙታላቸው ለነብዩ ሰለላሁ ዐለይሂ ወሰለም ምን ብለው መለሱለት? እኔ እኮ ያደግኩትን ገጠር ነው አሉት። እና ገጠር ላይ በጣም ቋንቋቸው ውብ ነው፣ ንጹህ የሆነው የጠራው ያልተበረዘ ቋንቋ ነው የሚጠቀሙ። እና አረቦች በስነ ግጥም ጣራ ላይ የደረሱበት ዘመን ነበር። እና በጣም ግጥማቸው ፓወር የነበራቸው ልክ እንደ ወሊድ ኢብኑ ሙጊራ የመሳሰሉ ምን ይደረግላቸው ነበር? ኢቭን እንኳን አቡ ጣሊብ ራሱ በጣም ሂ ወዝ ዘ ቤስት ፖቸር ምርጥ የሆነ ግጥም የሚገጥም ምንድን ነው የሚባለው? ገጣሚ ነበሩ አቡ ጣሊብ ራሱ። አቡ ጣሊብ በጣም የሚገርም የነብዩ ሰለላሁ ዐለይሂ ወሰለም አጎት ማለት ነው። በጣም ምርጥ ገጣሚ ነበሩ። የሚገርመው አቡ ጣሊብ፣ ወሊድ ኢብኑ ሙጊራ የመሳሰሉ ገጣሚዎች ግጥማቸው ተወዳድሮ በካባ ላይ ይሰቀል ነበር። 10 ሚሊዮን ይደረደራል። በቃ ምርጥ ሆኖ የአመቱ ተብሎ ይለጠፍ ነበር። ኦኬ፣ በጣም ችሎታ ነበራቸው በግጥም። በነገራችን ላይ አረቦችን የሚያክል በአለም ላይ የሂፍዝ ችሎታ ያለው ማንም የለም። በጣም የማፈስ ጥበብ ችሎታ አላህ ሰጣቸዋል። እና ቋንቋቸውም ገር ነው ያንን ለማድረግ። እና ለዛ ነው እስልምና ራሱ ከሚሞራይዜሽን ጋር ይሄ ከማህፈዝ ጋር የተያያዘ ሃይማኖት ይሆን። ሱረቱን ፋቲሃን ያላፈዛለህ እሱ قل هو الله احد لا فزال قل اعوذ برب الناس لا فزال ما من ميل اوكي كهيفز ጋር የተገናኘው እምነታችንም ይብል ከሄልፕስ ጋር የተገናኘውና አላኩላ ወደ ነጥብ ይልመለስ የቁርአን መልእክታዊ ባህሪው አንዱ ቋንቋዊ ኃይሉ ነው ይያልኩ ነው። እንዴት ቋንቋዊ ኃይሉ? ለምን በዛ ጊዜ የነበሩ አረቦች በቋንቋዊ ችሎታቸው በስነ ግጥም ጥበባቸው በስነ ጽሑፍ ችሎታቸው ወደር የላቸው። ባይ ዘ ወይ ግን አንድ ነገር እንዳትረሱልኝ የምፈልገው አረቦች እኮ መጻፍና እኮ ማንበባቸው ነው። በዛ ነው ያንን የመሰለ ውብ የሆነ ድንቅ የሆነ ግጥም የሚገጥሙት በቃላቸው እኮ ነው። በቃሉ ተነስቶ አንዱ የወደቀ የነበረውን ጎሳ ከፍ ያደርገዋል፣ ያነሳው፣ ያንን ጎሳ ሁሉም እንዲያከብሩት ያደርገዋል። እና በቃላቸው ነው የሚያነበልቡት። አእምሮ ውስጥ ይቀናበራል ጽሑፉ፣ አንደበት ላይ ይነበባል ጽሑፉ። ያ ረቢ በጣም የሚገርም ጥበብ ነበር አላህ የሰጣቸው። ለምሳሌ በዘመናችን ዶክተር አይድል ቀርኒ 10,000 የሚሆኑ ግጥሞችን በአእምሮ ስራ ፈዟል። 10,000 የሚሆኑ ግጥሞችን በአእምሮ ስራ ሱብሃንአላህ። 10,000 ያኒ ሱብሃንአላህ በጣም ትልቅ ነው 10,000 እኮ በዘመናችን እንኳን ማለት ነው። እና በጣም ወደር የላቸው ነበር ለማለት ፈልጌ ነው። እና አላህ ምን ይላል ቅድም እንደነገርኩት ሐሚም ካለ ያሲን ወልቁርአኑል ሐኪም ቀጥሎ ደግሞ አሊፍ ላም ሚም አሊፍ ላም ራ እነዚህ የቁርአን አንቀጾች ምንድነው ሲጀምሩ እነዚህ የሱራዎች በአጠቃላይ ሲጀምሩ ቀጥሎ ምን ይላሉ? ኢብኑ ከሲርም ላይ ሌሎችም ዑለማዎች ምን ይላሉ? የቁርአንን ምንነት ነው የሚገልጹት። እና ለምንድነው አላህ ሐሚም ላ አሊፍ ላም ሚም አሊፍ ላም ራ ጣሃ ብሎ የሚጀምረው? ለምንድነው ለምን ጀመረ እንደዚህ ለሚለው ምን ይላሉ ኢብኑ ከሲር ረህመቱላህ ابن القيم ليلوتش من يلالو الله يهنن حاميم الف لام ميم الف لام را يالبت مكنيات عربوچو በጣም በአረብኛ ቋንቋ ችሎታ ስለነበራቸው ይሄን ቁርአንን የሚመስል እስቲ ብጤውን አምጡ ችሎታ ካላችሁ ብጤውን አምጡ ይሄ ቁርአን እኮ የተዋቀረው እናንተው ከመታወቁት ፊደላት ነው አሊፍ ላም ሚም ታቃላችሁ አሊፍን ታቃላችሁ በለም ታቃላችሁ ተንቀቃችሁ ሐምዛን ታቃላችሁ ምንም የሚጠፋችሁ ነገር አይደለም እምታውቁት ነው። ስለዚህ ከነዚህ ፊደላቶች ተዋቅሮ ነው ይሄ መጽሐፍ የመጣው እና እናንተም ከዚህ ፊደላቶች አዋቀራችሁ ከምታውቁት ፊደል እስቲ ቁርአንን የሚመስል በቋንቋዊ ፍሰት ጥበቡ በቋንቋዊ ማራኪነቱ በታሪካዊ ፍሰቱ በሳይንሳዊ ታምሩ ድንቅ የሆነ መጽሐፍ አምጡ ብሎ ጋበዛቸው ግብዣን ያቀረበላቸው። እና ምን ይላሉ የኢብኑ ቀይም ተማሪ የሆኑት ኢብኑ ከሲር በጣም የሚገርም ነገር ይናገራሉ። እኔ ይላሉ የትኛውም ጽሑፍ ላይ ብዙ ቮሊዩም ባለው ጽሑፍ ላይ ቁርአንን አስገቡት ለምን አንድ አንቀጽ አይሆንም ያስገባችሁት? እኔ ቁርአንን ለጥዬ ማውጣት እችላለሁ ይላሉ። ለምን ሲባሉ ምክንያቱም የቁርአን የንግግር ቶኑ ምድራዊ አይደለም ይላሉ። ሱብሃንአላህ ጻፉ በአላህ ሱብሃንአላህ ምባል ያስፈልጋል። ሱብሃንአላህ ሱብሃንከ ያ ረብ በጣም የሚገርም ነው። ያ ጀማ ልብ በሉ ቁርአን እኮ ነው የተብ ስፍራ ላይ ተጽፎ ባገኝ ከመጽሐፍ ከጽሁፎች ጋር ተቀላቅሎ ባገኘው ነጥዬ ማውጣት እችላለሁ። ለምን የቁርአን ያጣጣፍ ስልቱ ቶኖ ምድራዊ አይደለም። በቃ የሰው ልጅ ሊናገረው የሚችል አይደለም። ድንቅ ነው። በቃ ከዚህ ዞን ዓለም ውጪ ነውና ማጣፍ ነው በጣም መለየት እችላለሁ ይላሉ ኢብኑ ከሲር ረሂመሁላህ። እና አላህ ምን ይላል ሱረቱል ዩሱፍ ምዕራፍ 12 ቁጥር 1 እስከ 2 ላይ አሊፍ ላም ራ كذا قطب لتلع إنا أنزلناه القرآن العربيا لعلكم تعقلون. Indeed we have sent it, the glorious Quran in Arabic, you may go to understand it. قرآن ترد تجنزب تنلا بعربنيا قنقاسيون أوردنا وعلى الله بعربنيا قنقاسيون أوردنا بريلم سفر بسورة الفصيلة لاي بسورة الفصيلة لاي بمئراف أربع عند بمئراف أربع عند قطر صوص لاي من إلى الله. A book whose verses have been detailed in Arabic for a people who know. يه مصحف لم يوقو سوش بعربنيا قنقا يتبرارانا ولها يا الله بقرآن بعربنيا قنقا يتبرارانا. سورة الزخرف مئراف أربع صوص قطب صوت لا يمدي هو ينكر أن يبان قاو شلون تقول نكبره بعد الانسيدنت لما سايته بعد التاريخ نبي يأتي عليه الصلاة والسلام سورة النجم لأرقام 56 سيكارو سورة النجم كابا كابا بلا مشيكو تشم بتسبب سبب بات يمك كام مشيكو تشم بتسبب سبب بات مسلمو تشم بتجين بات نبي يأتي عليه الصلاة والسلام سورة النجم كارو سورة النجم أنا يا جماعة عندنا جرستي إذا وطالع يزل هذا الدوم فوتنوت عندنا قبل استأكل ورسورة النجم قبل شيء حسابي كما قرأت في بفيت عنده بزوج زين يعني يكاري وتشين دمت سن سما إن اسمه جيسون إن عبد الله مطردن إن عبد الودودن إن إدريس أبكا إن سؤاد شريف إن ماهر إن زين كاري وتشين سما حقيقة حقيقة أين أتشين بأم بأم مولنا لبنا أتشين دسيلوا روح أتشين تراك عليك من فساتين نيكوت أتقولنا النزيك عليه أستولت شوال جبريل عليه السلام كالله زندام تطول لنبي يوسف أتقول كنبي يوسف مسوود من هذي دسافيهون يا رب العالمين عندو ثمانية كتاب الله القرآن كنبي يوسف عليه السلام عندو مجنون يا رب العالمين كنبي يوسف عليه السلام مجنون القرآن ليه بقى من يدير منه بقى ما جاء يكونوا كنبي عليه الصلاة والسلام بس أكيد لا يكونوا يوردوا بتحسن كأو أوردن وان يادي بس عن قرآن لسنا سيدك يدي أكمل نقرأ لنبي يورد الله تو كنبي يوم اسماتكوا وسلام ربي وسلام عليه بقى من جنك نقرأ كونوا يا ربي بقى من اسم النقرأ نبي يقرأ عن بس أكيد لا يوردوا استعصب يا نت الله هنو تعصب وتستي بكنبي عليه الصلاة والسلام قرآن سيكروا لن يحسن نادرن هاي جايب نو بنا ماهر لبونا تنمي كتار قفا قفا نبي عليه الصلاة والسلام بيكروا ما جايب قرآن على كل هذا الستي يا قرآن قوان قوي تامرون نو ملكو تاوين نتو نيسا يال فاكتو اللوتي سورة النجم رافع مصاصوس سلسة ولا تانكت عنه آياتها سلسة ولا تانكتنا أن نبي صلى الله عليه وسلم قدم أسكدم اللي تناقروا كتس الكعبة أكوابي مسلموشم بتجنيو بس قريشوشم بالوبس سورة النجم الكارم سورة النجم الكارتو كارتو كارتو ما ترى شالك قطر سلسة ولا تلا درسوا قطر سلسة ولا تلا سيدرسوا من لا القرآن أنكر so prostrate to Allah and worship Him لا الله سجدوا الرسول ببتجنينة أملك لا لا الله سجد الرسول ببتجنينة عملك أن هذا هو تاريخ سجود ورد النبي صلى الله عليه وسلم نبيكين عليه الصلاة والسلام قرآن كرتو سجود سوردو يعني سبحان الله تاريخه ودنك كستد مسلمو تون قرش يقرش وين يمكا مشركو تون جمب كلهم سجد كلهم عمل سنو بجاسكا كلهم سجد كلهم سجدوا نبي صلى الله عليه وسلم سكروا يمكا مشركو تكو يسجدوا የቁርአን ችሎታን ልቦናቸውን ስለያዘው የቋንቋው ኃይል ልቦናቸውን ስለተቆጣጠረው መልእክቱ ስብናቸውን ስለያዘው ያቀራል የነብዩ ሰለላሁ ዐለይሂ ወሰለም ስልት አምሯቸውን ስለተቆጣጠረው ነብያችን አለይሂ ሰላቱ ወሰለም ስጁድ ሳያረጉ ሳያምኑበት ስጁድ አደረጉ ይላል የረብል ዓለም ስጁድ አደረጉ ወሊድም ነው ምግራ ብቻ ሲቀር እሱም ጥቂት የሆነች ድንጋይ ነገር አነሳና ለኔ ስጭ ትበቃኛለች አለ كذا وعلى مكان مش يكوتشو نكاسلو كمان فصاتشو نكاسلو لكان يوم صلى الله عليه وسلم سجود شاربو الناس كلهم سجود أرقوالو كذا ما استوى بالجمل سجود أرقوالو ينيا عمالك سلت أرقوالو እነ አልኡዛ እና አላህ እነሱን ስለጠራኩ ነው እኛም ለነሱ ሲሰግድ ነው አብረን ይሰግድ ነው ብለው ተናገሩ ነው አላህ ለያል መላዋት ፈልጊ ነው የቁርአን ቋንቋው ችሎታና ጥበቡ ድንቅ ነው በጣም ኃያል ነው በጣም የአረብኛ ቋንቋ ችሎታ ኖሮኝ የቁርአኑ ጥበቡ ኖሮኝ የቁርአንን ጥበብ ማሳየት ብቻ ለኔም ደግሞ እንዲጣፍጠኝ ማድረግ ብቻ ደስ ባለኝ ነበር ግን ዑለማዎቻችንን ስንሰማቸው አሊሞቻችን ሲያስተምሩ ስናደምጣቸው እኛም ቁርአንን ስንሰማው እንደ ቁርአኑን እኮ አረብኛውን ክፍት አድርገን ስናየው እንደው በማየት ብቻ ልቦናችን ይርገፈገፋል አይናችን ያለቅሳል ምክንያቱም ከአላህ ጥበበኛ ሆኖ ከጌታ ዘንድ የወረደ መጽሐፍ ነውና ነው አላኩል ሀል ኢንሻአላህ ሱብሃነሁ ወተዓላ የቁርአንን መለኮታዊነት አንድ ሰዓት እንኳን አልበቃኝም ኢንሻአላህ ነገ አላህ ፈቃዱ ከሆነ የቁርአንን ከባህሪያቶቹ መካከል ከሰባት ባህሪያቶቹ መካከል አንዱ የሆነውን መለኮታዊነቱን እየቃኘን እንገኛለን መለኮታዊነቱን ያየንበት አንደኛ ከጌታ ካላህ ዘንድ በቀጥታ የወረደ መሆኑ ቁርአን በራሱ መመስከሩ አድራሻው ካላህ ዘንድ መሆኑ ሁለተኛ ቁርአን የቋንቋው ኃይሉ ካላህ ዘንድ የሆነ መሆኑን ጠቋሚ ነው ሁለት የተመለከተ ነው እንደዚህ ነገሮች አስተውረናል ቁርአን ምንድነው ባህሪያቶቹ ምንድነው ከሌሎች ሃይማኖት መጽሐፎች የሚለይበት ነጥብ ምንድነው በቁርአን ላይ ምን ትችቶች ተነሱ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ቁርአን ስለነዛ ትችቶች ምን ምላሽ ሰጠ በአሁኑስ በዘመናችን ላይ ስለ ቁርአን የሚነዙ ትችቶች ምንድናቸው ለነዛስ ቁርአን ምን አይነት ምላሽ ይዟል የሚለውን ኢንሻአላህ ሱብሃነሁ ወተዓላ በሚቀጥለው ትምህርቴ በሚቀጥለው ደርሴ ነገ መለስበታለሁ واخيرا وانا الحمد لله رب العالمين والسلام عليكم ورحمه الله تعالى وبركاته ጥያቄ አሳብ ካላችሁ 4 ደቂቃ ወይ 3 ደቂቃ ይቀራናል ለእናንተ መድረኩን ተዋለው واخيرا وانا الحمد لله رب العالمين ማይክ ፍሬ